ነውና እስቲ የኢትዮጵያ ወጣቶች የኢትዮጵያ ወጣቶችን ለማነሳሳት በአገር ቤት ያሉትን በአገር ቤት ያሉትን ለማነሳሳት በውጪው ዓለም የሚገኙ የተለያዩ የፖለቲካ ድርጅት ደጋፊዎችም ይሆኑ ኢትዮጵያ በኢትዮጵያዊነት ከድርጅትም ውጪ ይሆኑ ወጣቶች ኢትዮጵያውያን ምን ማድረግ አለብን? ዛሬ ቀኑ ቁርጥ ቀን ነው። ዛሬ ካልተነሳን ዛሬ ለመስራት ካልሞከርን ደግሞ አሎ ፕሮፌሰር መስፍን እንዳሉት ከ20 አመት በኋላ በ2010 20 ኢትዮጵያ የምትባል ሀገር ከዓለም ካርታ ተፋቃለች። ያንንም ለማድረግ ወያኔ ታጥቆ እንደተነሳ ሁላችንም እናቃለን። ዛሬ ወያኔ ያን ዓላማው እንዳይሳካ ይሄ ያላማው እንዲሳካለት የማይፈነቅለው ድንጋይ የማይቦጥጠው ተራራ የለም። ስለዚህ ወገኖቼ ምን ማድረግ አለብን ለሚለው እስቲ እንነጋገር። እንደ ተድላ አይነቶች ወንድሞቻችን ሌሎችም ትኖራላችሁ ምንድነው ማድረግ ያለብን? በዚህ ላይ እስቲ እንነጋገር። ዝም ብለን እንደው ይሄ ነው መደረግ ያለበት ግብጽ ውስጥ የተሰራ አሁን ደግሞ ሰሞኑን ምንድነው ባህሪን ውስጥ ይሄ የተደረገ ነው ሊቢያ ውስጥ ሰው በሄሊኮፕተር ተጨፈጨፈ ሚጨፍጨፍ አሁን የኢትዮጵያ ህዝብ በወያኔ ወታደር ቢሞት ምንድነው? አሁንስ እየሞተ አይደለም ወይ? የቁም ሞት እየሞተ አይደለም ወይ? ለነጻነቱ ወያኔን ለመቋቋም ተነስቶ ቢሞት ምንድነው? አለቀም ያሰኝ ነገር ነው እንዴ? አሁን እየሞተ ያለውስ ሞት አይደለም? የሚበላው ያጣ ከቆሻሻ ውስጥ ምግብ እየለቀመ እየበላ አንድ ጉርሻ ምን እንደሆነ ውስጡ ያለው ሳያቅ እየጎረሰ በአንድ ብር ከ50 እየገዛ የሞት ሞት እየሞተ ነው። ለነጻነቱ ወያኔን ለመጣል በሚያደርገው ትግል ግን ቢሞት ምኑን ነው አስፈጃችሁት? ልታስፈጁት ነው ወይ? ተነሳ ሰላማዊ ሰልፍ አድርግ ምናምን ይያሉ ደግሞ የሚያወሩ በስተዋል ሰሞኑን። እኔ አላውቅም እንዴት እንደሆነ ነገሩ፣ ግን እኔ በበኩሌ ግን ከዚህ በላይ ሞት የለም። ከሞቱት በላይ ከቆሙት በታች የሚኖር ወገን ነው አገር ቤት ውስጥ ያለው። ሁላችንም እናቃለን። እያንዳንዳችን ቤተሰብ አለን። ምን አይነት ህይወት እንደሚኖሩ እናቃለን። ለምደነዋል እያሉን ነው። የት ሆነ ይሰማሽ እንዴ? እዚሁ ቁጭ ብዬ ሰማለሁ። እኛ ወገን እኮ አለኝ ኢትዮጵያ ውስጥ። የግዴታ ሲኤንኤን እና ቢቢሲ እስከሚያወራ ነው እንዴ የምጠብቀው? ባሉ ወይ ያ መሆንም አይችልም። ሲኤንኤንማ እንትን ቢቢሲማ ይሄን አያወራልኝም። ምን አይነት ህይወት እንደሚኖር ወገኔ፣ የኔ ቤተሰብን ጨምሮ የኔ ቤተሰብ የሚኖረውን ኑሮ እኮ ነው ሌላውም ኢትዮጵያዊ እየኖረ ያለው የኔ ቤተሰብም የሚኖረውን ነው። ይሄ እኮ የአደባባይ ምስጢር ነው። የት ሆነ ይሰማሽ የሚያሰኝ አይደለም። ስለዚህ ያ አይነት ሁኔታ ነው ያለው። እስከ መቼ በለምደነዋል ይኖራል? እስከ መቼ ኢትዮጵያ እስከምትጠፋ እንጠብቃለን? እና በዛ መልኩ ምን መደረግ እንዳለበት የግዴታ የፖለቲካ ድርጅቶችን አመራር መጠበቅ አለብን ወይስ እኛ በእኛው መነሳት አለብን? ህዝቡን እንዲነሳሳስ ማድረግ በምን መልኩ ነው መደረግ ያለበት? በዚህ መልኩ ውይይታችን ቢካሄድ ተድላ ኒውዮርክ መሪ ሀሳብ ብትሰጠን አንተ በሰጠው ሀሳብ ላይ ሌሎችም አስተያየታቸውን ቢጨምሩበት ጥሩ ይሆናል ለውይይቱ ለማለት ያህል ነው። አመሰግናለሁ። የማትስማሙ ካላችሁ እኔ ተቃውሞ የለኝም። ይሄ መደረግ የለበትም የምትሉ ካላችሁ መብታችሁ ነው። ስለዚህ ተድላ በአጋጣሚ ከተገኘ በዚህ ርዕስ ውይይቱን ብትከፍትልን ከአንተ ጋራ ሌሎቻችንም ውይይቱን ለማካሄድ እንችላለን ለማለት ያህል ነው። አመሰግናለሁ።